السيد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد المتفرد بجميع نعوت الجلال والكمال المنزه عن الشبيه والمثال المتعالي عن الند والنظير سبحانه ليس كمثله شيء وهو السميع البصير وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم أما بعد أحبتي في الله السلام عليكم ورحمة الله وبركاته يا الله سبحانه وتعالى فقالوا هنو بتلانتنا ودرساتشن በትላንትናው ደርሳችን ከአላህ ውጪ ላሉ አካላቶች ማረድ በእስላም ሊኖረው የሚችለውን ብያኔና በእስላም ያለውን ደረጃ ወይም ደግሞ የሚሰጠውን ህክም አስመልክቶ በሰፊው ማብራራት ጀምረናል ከአላህ ውጪ ላሉ አካላት ማረድ የሚለውን በሁለት ክፍለንም አይተናል በዝርዝር ማለት ነው ከዛ በኋላ ደግሞ الله سبحانه وتعالى بسورة الأنعام ياسكمتاچون ولتي قران انقصوت قل ان صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك امرت وانا اول المسلمين يميلوتن ولتي الله سبحانه وتعالى القران انقغروت ويمي قران انقصوتن بسفيو بسفيو ابرارتن ايتنال قل ان صلاتي مالت من مالتنو ونسكي من مالتنو ومحياي ومماتي ذي دغمو وانا اول المسلمين مالت من مالتنو نزين نغروج كله يا الله سبحانه وتعالى فقالو هنو بتلانتنا ودرساچن لمايت موكرنال كزي وجهي انغري بتلانتنا ودرساچن لمايت يموكرنو رسول عليه الصلاه والسلام نغرين بلو بتالقو صحابي علي ابن ابي طالب رضي الله عنه يتسلفون حديثنو በዚህ ሐዲስ ላይ رسول عليه الصلاة والسلام አራት አይነት ሰዎች ከአላህ Subhanahu Wa Ta'ala የራህመት ዞን ወይም ከአላህ Subhanahu Wa Ta'ala ራህመት በከፍተኛ መልኩ እንደራቁና አላህ እንዳባረራቸው የርሱ የአላህ Subhanahu Wa Ta'ala ራህመትን ፈጽሞ እንደማያገኙ رسول عليه الصلاة والسلام ያወጁበት ያሳወቁበት የተናገሩበት ነብያዊ ሐዲስ ነበር ተላቁ ነብይ መሐመድ አለይሂ ሰላቱ ወሰላም ሰላዋቱ ረቢ ወሰላሙሁ አለይሂ በዚህ ነብያዊ ሐዲታቸው ለዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ሲናገሩ ሲያሳውቁ ምንድነበር ያሏቸው እነዚህን አራት አይነት ሰዎች አላሁ ሱብሃነሁ ወተዓላ ከእዝነቱ አርቋቸዋል እነዚህ አራት ሰዎች ከበግንባር ቀደምነት ከዚህ ባባችን ጋር የሚያያዘው እነሆ ከአላሁ ሱብሃነሁ ወተዓላ ውጪ ላለ አካል ያን ነገር ፈርቶ ያን ነገር ከፍ አድርጎ ያን ነገር አክብሮና ያን ነገር አልቆ ለሱ ተናናሽ ሆኖ ያረደ የሆነ ሰው እርሱ አላሁ Subhanahu Wa Ta'ala ከራህመቱ አራቀው አሉ ረሱል አለይሂ ሰላቱ ወሰለም አለቆታል አሉ። እንደዚሁ ደግሞ ረሱል አለይሂ ሰላቱ ወሰለም አባት እናቱን ወላጁን የሰደበ ሰው እነሱን የረገመ እነሱን የሰደበ ሰው እነሱን ያስቀየመም እንደዚሁ አሉ ታላቁ ነብይ መሐመድ አለይሂ ሰላቱ ወሰለም الله سبحانه وتعالى كرحمته كأزنته كجنته أرقو تعالى لذيو دقمو رسول عليه الصلاة والسلام بزيهو نبيوي حديث لي بإسلام مستعد بس النقر يفترى لذيو دقمو بإسلام مستفر بيالب بتنسونا سووش اندي سارو مدفو نقروش من قد عدرقو يكفتنسو لذيو ياستقاننا ياستقل ليهون المسو الله سبحانه وتعالى كرحمته أرقو تعالى فملكتو زيبو تاري ان ياتكرت مستثى اللبن رسول عليه الصلاة والسلام ياستقاون سويينو انقريه الله كرحمته أراك يالوت فما بالكم فما بالكم عبس النقر دي نستفترو ياسكمتا اندى زيو دقمو وسووشن يميقو دانقروشن اندى عبس عدرقو ياسدقا الجنة ياكرب تقنين عدرق يهونا سو دقمو مني هالكفتن يهونا شقر لياقات مون دميشل يان دان داتشن ماوك انما قنزب اللبن ما نتنو الله سبحانه وتعالى بيدعان ክስተትን አዳዲስ ነገሮችን ዲኑስ ከሚፈጥሩ ሰዎች አላህ ይጠብቀን አላህ ከነሱ ያርቀን ነገሩ ከባድ ነውና ማለት ነው አራተኛውና የመጨረሻው ረሱል አለይሂ ሰላቱ ወሰለም ተረግመዋል ከአላህ Subhanahu Wa Ta'ala ረህመት ርቀዋል ብለው የተናገሯቸው የሰዎች አይነት እነማን ናቸው ረሱል አለይሂ ሰላቱ ወሰለም ሰዎች የ መሬቶቻቸውን መለያ የንብረት መለያ አድርገው ያስቀመጡትን ምልክት በማንሳት ያን ምልክት የሚቀይር የራሱን ይዞታ በማስፋት ሰዎችን የሚያጠብ የሆነ ሰውም እንደዚሁ አሉ። ረሱል አለይሂ ሰላቱ ወሰለም የተረገመ ነው ብለው ካላህ ረህመት ርቋል ብለው ተናግረዋል። እንግዲህ እነዚህ ትላንትና በደርሳችን ላይ ባጭሩ ለማየት የሞከርናቸው ዋና ዋና ቁም ነገሮች ነበሩ። درساتين ويب كفلو على اللقاء ايه كفل لاي الى مؤلفو ياسكمتوت نبياوي حديث على الحديث من المنقوان عنداند علماء وج حديثو كسند انصار شقر على باتبلو بينا قرلتن قن معناو تككلنيا اندهونا تككلنيا اندهونا علماء وج فاسمو قالتليا يوبت حديثون امام احمد ابن حنبل شعب الايمان بتبالو كتاباتو لا ياسكمتوتال زي حديث لاي اجيكون كفتنيا يهونن قوم نغير يمنوسدبتنا تلك يهونن نغير يمنچبتبت يهونا حديث اندهونا ماوق ينوربنال حديثو مندنو اسكي يمياسترالفو ملكت ام طارق ابن شهاب طارق ابن شهاب የሚባሉ ሰው ናቸው። እኚህ ሰው ሰሃቢይ ናቸው ወይስ ታቢዒይ ናቸው በሚለው ላይ ዑለማው ሐዲስ ተለያይተዋል። የተለያየ አቋም አላቸው። ነገር ግን ኢላሉ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ ይህ ሰው ጣሪቅ ኢብኑ ሺሃብ ሰሃቢይ ናቸው ብለን እንደመደብ እሳቸው ግን ከረሱል አለይሂ ሰላም እንደመደም እንኳን ከረሱል አለይሂ ሰላቱ ወሰለም ከታ ሐዲስን አልሰሙም ብለው ይናገራሉ። አሁንኛ እዚህ ቦታ ላይ የሐዲሱን ደረጃ ለመመደብ ምናምን ሳይሆን እኚህ ሰው ማን እንደሆኑ ለማወቅ ብቻ ነው። ረሱል አለይሂ ሰላቱ ወሰለም ان رسول الله صلى الله عليه وسلم قال بروينا يا الله ملائكتنيا يا الله سلامنا اذنت بساچو لا يهوننا اندزيه قالوا بروينا يناغرالو من قالوا ياندانداچن جوروواچنن كفتولنا دامطو كفتلنا دامطو يميغبا نغغر نو لمن يميناغرو اني سالهون رسول عليه الصلاه والسلام تعلق نبي محمد عليه الصلاه والسلام ناتشونا رسول عليه الصلاه والسلام عند النغغر سيناغرو يا يمناغروت نغر وي انيان ترو نغرن سرو هنا ادركو بلو لمناغر نو وي دغمو مطفو نغر نونا تكلكلو يي ود جهنم ميوسداچو سرا نو بلو لياستنققون نو ይጉን በጣም ተቃሚ የሆነ መልእክት የሚያስተላልፍ ቃልን ብቻ ነበር ረሱል አለይሂ ሰላቱ ወሰለም የሚናገሩት። ተላቁ ነብይ መሐመድ አለይሂ ሰላቱ ወሰለም ሐቢቢ ወሐቢቢኩም ሰላዋቱ ረቢ ወሰላሙሁ አለይሂ እሳቸው የሰው ልጆች በአጠቃላይ ከጨለማው ወደ ብርሃን ጎዳና እንዲሄዱ ይጨነቁ የነበሩ ታላቅ ሰው ነበሩ። ታዲያ ሲናገሩ ምን ይላሉ? دخل الجنة رجل في ذبابة قالوا አንድ ሰው አሉ ረሱል አለይሂ ሰላቱ ወሰለም كما في الحديث አንድ ሰው አሉ አንድ ግለሰብ በዝንብ ምክንያት ጀነትን ገባ አሉ። በምን ምክንያት? በዝንብ ذبابة ذبابة ማለት ዝንብ ማለት ነው። دخل الجنة جنة قباء ማን رجل عند جلسه في ذبابة اي بسبب ذبابة بانديت ذنب مكنيات جنة قباء እንደዚሁ ደግሞ አሉ ከተለው ودخل الجنة ودخل النار رجل في ذباب እንደዚሁ ደግሞ አንድ ሰው አሉ በዝንብ ምክንያት እሳትን ገባሉ አላህ ሁላችንም ከእሳት ተጠብቀንና እሳትን ገባሉ قالوا وكيف ذلك يا رسول الله بجيزي ينبروا الصحابوش نغروا اسغرماچو نعم ياسغرمالم نعم ياستيقالم እንዴት ተብሉ الرسول صلى الله عليه وسلم هنا يقول عند سو بزند مكنيات جنتن جبا ليلانيو دغمو بزند مكنيات اساتن جبا بلو سيناغرو بجيزي ينبروا الصحابوش نغروا اسغرماچو نبرنا وكيف ذلك يا رسول الله يا الله ملكتني هي እንዴት ተብሎ ነው ነገሩ እንደዚህ የሆነው እስኪ ነገሩን አሳውቁን አብራሩልን ግለጹልን እኮ ነው قال رسول عليه الصلاه والسلام ለነዚህ ሰሃባዎች ጥያቄውን ላቀረቡት ጓዶቻቸው ምላሽ ሲሰጡ ምን አሉ قال صلوات ربي وسلامه عليه مر رجلان على قوم لهم صنم مر رجلان ሁለት ሰዎች አለፉ አሉ መንገር ላይ ባሉበት ጊዜ መንገር ሲሄዱ ሲጓዙ የሆነችን ቦታ ይደርሳሉ لا يجوز احد ማንኛውም ሰው ያንን መንገድ ያንን ጎዳና ማለፍ አይችልም ላ የጁዙሁ አይ ላ ይመርሁ ያን ቦታ አያልፍም ላ ተጃወዙሁ ያን አከባቢ አልፎ መሄድ አይችልም አንድ ነገር እስከላደረገ ድረስ ያ ምንድነው حتى يقرب له شيئا እዛ ቦታ ላይ ሰነም አለ ጣዖት አለ የሚመለክ ሰዎች አምላክ አድርገው ያዙት ከአላህ ውጪ የሚያመልኩት ከአላህ ውጪ የሚተናነሱለት ከአላህ ውጪ የሚፈሩት ከአላህ ውጪ ለማንም የማይገባን ነገር በአጠቃላይ የሚያደርጉለት አንድ ጣዖት ነበር ያ ጣዖት ስላለ እዛ ቦታ ላይ ማንኛውም ሰው ማለፍ አይችልም ምን እስከሚያደርግ ድረስ ለዛ ጣዖት የሆነ ነገር እስካላቀረበ ድረስ እስካለገሰ ድረስ ቁርባን እስካላደረገ ድረስ ማለት ነው لابد ان يقرب شيئا حتى يتجاوز ذلك الطريق ያን መንገድ ያን ጎዳና ለማለፍ የሆነ ነገር ማቅረብ ይኖርበታል فقال لاحدهما ላንደኛው ሰውዬ ላንደኛው ሰው ቀርብ አሉት ይሆነን ነገር አቅርብና አለፋሉት ይሆነን ነገር ለዚህ ለጣውታችን አቅርብና አለፍ قال ليس عندي شيء ثم قال من قال እንዴ እኔ የማቀርበው የምሰጠው ቁርባን ምንም ነገር የለኝም ማለት قالوا እነሱም አሉት قرب ولو ذبابا ምንም ችግር የለም እንደው ዝንብም ቢሆን አቅርብና ቁርባን አቅርብና አለፋሉት በባዶ ማረፍ የለም ዝንብን እንኳን ቢሆን ያዝና ዝንብን ይዘ መቼም ብዙ ጊዜ እኮ ሱብሃንአላህ እንደው ከአጋጣሚ ሆኖ ማለት ነው እንደዚህ ከአላህ ውጪ የሚመለኩበት ቦታዎች ከአላህ ውጪ ያሉ ጣዖታት የሚበዙበት ቦታዎች ላይ ማላሰፍ በጣም በሚገርም ሁኔታ ወላሂ በጣም በሚገርም ሁኔታ ቆሻሻ ዝንብ ምናምን ይበዛበታል ዝንቦች ይበዛሉ ትንኞች ይበዛሉ نعم ከአላህ ውጪ የሚመለክበት ቦታ እኮ ቆሻሻ ነው ወላሂ ወለዓለሁም ምን አልባታ ይታወቅም እንግዲህ እዛ ቦታ ላይ የነበሩ ሰዎች ምን አሉት قرب ولو ذبابا ዝንብም ቢሆን አቅርብ ዝንብም ቢሆን ስጥና አለፍ ተቀረበ ዱባበ ሰውየው ያው ነገሩ ብዙም እንትን አላለው ዝንብን አቀረበ ሰጠ ቁርባን አደረገና ተخلو سبيله መንገሩን ከፈቱለት ሄደ ተጓስ መንገሩን ቀጠለ ማለት ይሄ ሰውዬ ይሄን በማድረጉ አለ ረሱል አለይሂ ሰላቱ ወሰለም فدخل النار ساتن جبال انظروا ايه سويه ايهن نجر يسراو تجدو بيهن نورو شكرا لبرو لمن الله سبحانه وتعالى من براء القرآن إلا من أكره وقلبه مطمئن بالإيمان لبو مطمئن هنو تجدو يالسر راسو كهونا بستكر عندسو تجدو لبو قن سام نبت كهونا شكري اللو تجدوان راسو اللي ما داننو نقر قن يهي سويه يهي نقر تسراو لبو مطمئن نبر مالتنو اي من شكرا لاتسلو ما قرب له مطمئن نو لزان قرسل ما قربو بايهون نورما الله تجدو سلسراو يطيقو منبر لبو مطمئن سلهونا با الله سلم يامن كالله وجي على نقر مالنم سلم ما يقزا ይሄ ነገር ውሸት መሆኑን የማይረባ መሆኑን አልባሌ መሆኑን ስለሚያውቅና ስለሚረዳ ምንም ችግር አልነበረ አላህ ይቅር ባለው ነበር ነገር ግን ሰውየው ሐዲሱም ያመናክተው ይሄ ሰውዬ እንደዛ ቢሆን ኖሮ ሰትበልገባ ነበር ነገር ግን ሰውየው የሰራው በፍቃደኝነት ደስ ብሎት ተስማምቶስ ልቡ ሳይጠራው ያደረገው ማለት ነው ያንን ነገር لزانه صدق بيت تبارك وقالوا لاخر لنياو دغمو قالوا ثلاثه تنبروا لهلتنياو دغمو قالوا من قالوا قرب ياو يمجمرا سويه انغري اندا يهو يونه نغرا قربو هيدو على زنب انتم دغمو اقرب قالوا انتم دغمو اقرب قالوا فقال اسو دغمو اندزي حالاتو من حالاتو ما كنت لاقرب لاحد شيئا اني لما انينياو دون الله عز وجل كالله وجلاله دون الله كالله وجلاله لما انينياو اكل قربانن يما قرب سو ايدلهوني مالاجو انا مسلم نني بالله انا يمامنو كالله وجلاله لما انينياو اكل مانينياونم نجر انا قربم ذنب انكم بيون علاجو በዚህ ጊዜ ምን አደረጉ فضربوا عنقه አንገቱን መቱት ተማተ ሰውየው ሞተ ማለት ነው እና فدخل الجنه جنته جبا قال رسول عليه الصلاه والسلام انظروا تملكتوا እንግዲህ ሰውየው በዚህች ስራ ብቻ ምክንያት በዝንብ ብቻ ምክንያት ካላህ ውጭ ላለ አካል ደስተኛ ሆኖ በማቅረቡ በአላህ ስላጋራ ሰውየው ሳትን ገባ ኢደን በአላህ ላይ ማጋራት የሚባለው ነገር ግድታ ግዙፍ መሆን የለበትም ማለት ነው በሬን ማረድ የለበትም ሰውየው ግመል ማረድ አይደለም እኮ ማለት ነው ትንሽም ነገር ቢሆን ከአላህ ውጭ ላለ ነገር ተቅሪም እናደርገው ቁርባን እናቀርበው ከሆነ የምናቀርብ ከሆነ ነገሩ በጣም በጣም በጣም ከባድ ነው የሚናቅ መሆን ያለበት ለምን ሽርክ የሚባለው ነገር በጣም ከፍተኛ አሰቃቂ የሆነ ችግር የሚያስከትል ወንጀል ነውና ሁሌ ምን ነው አላህ ብሏል ኢነሁ من يشرك بالله فقد حرم الله عليه الجنه نغركو انه بالله لا يمياغرا يونه سو الله برسو لي جنتن ارم حرام ادرغوبتال على الله سبحانه وتعالى مكمجاو سات نو بالله لا يمياغرو لنزال بدلنيوج رداتوچ يلواچو مر الله سبحانه وتعالى بزوق دي سووچ ለምን እንደሆነ እንደ ስለ ሽርክ የሚነገረው ስለ ተውሂድ የሚነገረው ለምን ስለዚህ አይናገርም ለምን ብለው ይናገራሉ ሱብሃንአላህ ረሱል አለይሂ ሰላቱ ወሰለም 23 አመት ሲያስተምሩ የነበረው ይሄንን ነው ነበር والله ለሰለቸው የማይገባ ሊጣፍጠን የሚገባ አሁንም እንላለን አላህ ብቻውን ሲነሳ ደስተኞች ነን ይገባል ሐያኩምላህ አላህ ብቻውን ሲነሳ ልባችን ደስታን የምትላበስ ልትሆን ይገባል አለበለዚያ ግን አላህም እንዳለው ሁሌም እንደምናስተውሰው ልቦቻቸው የሚጠቁሩና ክስም የሚል ፊቶቻቸው ጭምድድ የሚል ሰዎች ኢማናቸው ሊፈትኑና ሊፈትሹ ይገባቸዋል قال سبحانه واذا ذكر الله وحده اشمئزت قلوب الذين لا يؤمنون بالاخره واذا ذكر الذين من دونه اها اذا هم يستبشرون الله بتاون سيوسا الله بتاون املكو لسو بتا تجزو لسو بتا تواردو تنانسو لسو بتا امردو لسو بتا تردو لسو بتا تمكو سيبالو لبوتاچو ኩም ትርትር ትላለች ጭምድድ ትላለች እንደማናቸው እነዚህ الذين لا يؤمنون بالاخره በመጨረሻው ቀን የማያምኑ ሰዎች ናቸው እንደያነሱ ሰዎች ባንጻሩ ደግሞ واذا ذكر الذين من دونه كالله وجه الله سينسى ችግር የለባቸው ደስታው ይፊታቸው ብርሃን ጊዜያቸው ሁሉ ያማረ ይሆንላቸዋል واذا ذكر الذين من دونه اذا هم يستبشرون ደስተኞች በስራትን ተላባሾች ነው አላህ Subhanahu Wa Ta'ala ኢዘን ተውሂድን ከመማር ተውሂድን ከመስማት መሰልቸት ፈጽሞ የለብንም لأن النبي صلى الله عليه وسلم እኛ መስማት መንሰለች ከሆነን رسول عليه الصلاة والسلام እኮ ሲናገሩ ሲያስተምሩ ሲለፉ ሲተጉ 23 አመትን ፈጽሞ አልሰለቹም ነበር አበደን እንዴት ታዳኛ መስማትን እንሰለቻለን ይሄ ይሄ ከሙስሊሞች ከሙስሊሞች የሚተበቀርነው እዚህ ቦታ ላይ የምንወስደው አንድ ትልቅ የሆነ ቁም ነገር አለ ያ ምንድነው ያ አንድ ሰው አንድን ስራ ስራተ ብሎ ሰዎች ሲያስገድዱት በጉልበት ሊሆን ይችላል በህይወቱ አስፈራርተውት ሊሆን ይችላል ችግር እናደርስብሃለን ብለው ቢያስፈራሩት بالله كاد بلو بياسفرارنوت ازي حديث لاي ሁለት ነገሮችን አይተናል አንደኛው ችግር የለበትም ብሎ የሰራ ሰው አለ ሁለተኛው ግን ፈጽሞ አልሰራም ብሎ እኔ በአላህ አልክድም ለአላህ እንጂ ለማንም ማላቀርብም ብሎ የተገደለ ሰው አለ እዚህ ቦታ ላይ አንድ ሊሰመርበት የሚገባ ቁም ነገር ቢኖር አንድ ሰው አንድ ኩፍር የሆነ ነገር ከእስላም ሊያወጣ የሚችል ነገር ስራ ተብሎ ሰዎች ሲያስገድዱት ትግስት ማድረግ አለበት አልሰራም ብሎ የሚመጣበት ነገር ተቋቁሞ ያን ነገር ማሳለፍ አለበት ወይስ ይሄ ሰውዬ በላዩ እሺ ብሎ በውስጡ ግን ተቃውሞ ያን ነገር ማለፍ አለበት ግልጽ ነው ቁም ነገሩ ጥያቄው ግልጽ ነው ምላሹን መጣበታለን ጥያቄው እንደዚህ ነው ሁለት ነገሮች ናቸው ሰውየው ይሄን ነገር ስራ ካልሰራ ችግር ይደርስብሃል ተብሏል ይሄ ሰውዬ ይሄን ነገር ለማለፍ በትዕግስት ማለፍ አለበት ልደብደብ ልገደል ብሎ ተቋቁሞ እንደ ሁለተኛው ሰው ማለፍ አለበት መቋቋም አለበት ወይስ አይ በቃ ችግር የለውም ይሄን በመላሽ ተናገሬ በላይ የተግባሩ ያድርገው በውስጤ ግን ደብቄው አልፈዋለሁኝ በውስጤ ደስተኛ ሳልሆን ሳልወደው ጠልቼው አልፋለሁኝ ቢን የትኛው ይመረጣል ነው የትኛው የተሻለም ይሆነው ابن عثيمين رحمه الله عليه ابن عثيمين رحمه الله عليه سيناገሩ ይሄን ነገር አብራርተን ማየት ይገባናል አሉ። አብራርተን ማየት ይገባናል አሉ። ይሄንን ታዳ በሶስት ክፍልፋዮች ከፋፍለው አስቀምጡት። አንደኛው አይዋፊቀ ظاهራን ወባጢናን وهذا لا يجوز لانه ردته ሰውየው ያለው አጋጣሚ በውስጡም በላዩም ተስማምቶ ውስጡም ላዩም በቀልቡም ተስማምቶበት በተግባሩም ደስ ብሎት ሊፈጽመው ነው አሉ። አንደኛው አማራጭ ያለው ሰውየው የሚኖር አማራጭ ማለት ነው። አንድ ሰው መጥቶ ይሄን ነገር ስራ ካልሰራ ገለሃለሁ ቢለው ያ ሰው የሚኖር አማራጭ አንደኛው በልቡም ደስተኛ ሆኖ በውጭውም ደስተኛ ሆኖ ሊፈጽመው ነው። ይሄ لا يجوز اي بقام قال لماذا لانه رده هي كاسلام يمياوطا ود كهبت عالم يمسد تكبار نونا ايه مجمريون ولتنياو اي يوافق ظاهرا وباطنا لا اي يوافق ظاهرا لا باطنا ولتنياو دغمو مندنو بلبو تقاوموت بلبو طلتوت بلايو كن لسمامان ነገር ግን ይህን ሲያርግ ምንድነው የሚያደርገው? يقصد التخلص من الاكراه ያን ነገር በላዩ የሚፈጽመው ያስገደዱትን ነገር እንዳይፈጽሙበት ለመገላገል ነው። ግድያ ከሆነ ከግድያው ለመውጣት ነፃ ለመውጣት ነው። ድብደባ ከሆነ ከድብደባው ለመውጣት ነው። ያን ነገር ተግባራዊ ሲያደርገው በልቡ እየጠላው ነው ብለናል። የመጀመሪያው በልቡም በውጭውም ደስተኛ ነው። ሁለተኛው ግን ውጭው ፍቃደኛ ነው፣ ውስጡ ግን ፍቃደኛ አይደለም። ይሄን ግን ሲፈጽመውና ተግባራዊ ሲያደርገው ለምንድን ነው የሚያደርገው? ያን ነገር የሚደርስበትን መከራና ስቃይ ለማስወገድ ነው፣ ከዛ ነፃ ለመውጣት ነው። ይሄ ህክሙ جائز ነው፣ በቂ ነው፣ ይችላል። በልቡ ጠልቶ ዝም ብሎ ከላይ የሆነ ነገር አድርጎ ማለት ነው። ግልጽ ነው? نعم ለምን ለዚህ እንደማስረጃ ማቅረብ እንችላለን። عمار بن ياسر ሁላችንም እናቆ ታላቁ ሰሃቢ رضي الله عنه وعن ابيه وامه ያጋጠመውን ማስተዋወስ እንችላለን። በጊዜው ሲደበደቡት ሁበል ብሎ ተናግሯል። ሁበል ብሎ ተናግሯል። በጊዜው عمار بن ياسر እነዛ እና አቡ ጀህል በከፍተኛ መልኩ ሲያስቀዩት ስቀዩ ስለበረታበት በአፉ የክህደትን ቃል ተናግሯል ሁበል ብሏል። ይሁንና ግን ይሄንን ማለቱ ከእስላም እንዳላወጣውና ወንጀል እንዳልተጣፈበትና እንዳልተያዘበት አላህ ሱብሃነሁ ወተዓላ ከሰባት ሰማያት የቁርአን አንቀጽን አወረደ። الا من اكره وقلبه مطمئن بالايمان من كفر بالله من بعد ايمانه الا من اكره وقلبه مطمئن بالايمان يميلو القران انقص ورده يا من معناتنو بلغو ሳይቀበለው በመላሱ የካደሰው ክህደትን ቢክህደት ቃል ቢናገር ችግር እንደሌለበት ከእስላም እንደማያወጣውና አላህ Subhanahu Wa Ta'ala ይቅር እንደሚለው የሚያመለክት የቁርአን አንቀጽ ነው። ሁለተኛው ነው። ሶስተኛው ደግሞ ምንድነው? አላ يوافق ظاهر لا ظاهرا ولا باطنا ويقتل بوستم بلايوم ማልቀበልም ነው። ይሄ ይዘኛው ሰውዬ አይነት ማለት ነው። አልቀበልም ይሄን ማድረጉ وهذا ايضا جائز ይሄም እንደዚህ የተፈቀደ ነው። وهو من الصبر كصبر يقطራል ትዕግስትን አድርጎ ተገልሏል ተብሎ ይቆጠራል። ግልጽ ነው። ነገር ግን በደንብ አዳምጡ ባረከላሁ ፊኩም በደንብ አዳምጡ ነገር ግን የትኛው ይሻላል? አሁንም ጥያቄ እናሳለ እዚህ ጋር ሰውየው በውስጡ እየጠላው ያንን ነገር በውስጡ እየጠላው አሁን የመጀመሪያው غيرو جائز بنا لازم استعجبهم ردا ነው ከስላም ያውጣል ብናል የመጀመሪያው ክፍል ይሄ እዚህ ውስጥ አይገባም ምድር ውስጥ አይገባም ይሄ አበደን በዚህ እንስማማለን አሁለቱ ላይ ነው ሁለቱ ሁለተኛውና ሶስተኛው ማለት ነው እዚህ ቦታ ላይ ምንድነው ያለው በውስጡና በውስጡ ያን ነገር ነቅፎ በላዩ ይስማማ ነው አለ ሁለተኛው ነው በውስጡም በላዩም ይነቅፎ ነው አለ ግን በውስጡም በላዩም ከነቀፈ ይሄ ሰውዬ ግድ ይደርስበታል ጉዳይ ይደርስበታል የመጀመሪያው ግን ያን በመላሱ በመናገሩ ተግባራዊ በማድረጉ ከሚደርስበት መከራና ስቃይ ነጻ ሊወጣ ነው የትኛው ይሻላል የትኛው ይሻላል ይሄን በመናገርበት ጊዜ አሁንም ኢብኑ ዑሰይሚን ረህመቱላሂ ዐለይሂ ማብራሪያ ያስፈልገዋል አሉ ማብራሪያ ያስፈልገዋል አሉ نعم it depends እንዴ ከተባለ ይሄ ሰውዬ በልቡ እየጠላ ያንን ነገር በአፉ ቢስማማ ያ መስማማቱ በሙስሊሙ ኡማ ላይ በአንድ ሀገር ሙስሊም ኡማ ላይ ሊሆን ይችላል በአካባቢው ህዝብ ላይ ሊሆን በሙስሊሙ ላይ በአጠቃላይ ችግር የማያስከትል ከሆነ የሱ መስማማት በሙስሊሙ ላይ ችግር የማያስከትል ከሆነ فإن الأولى أن يوافق ظاهرا لا باطنا የሚመረጠው ምንድነው نعم በውስጡ ላይ ስማማ በላዩ ግን ሽሪል ነው ሊፈጽም ነው ያንን ነገር በውስጡ እየጠላ ማለት በተለይ ደግሞ የሱ በመላሱ እሺ ማለትና በቀልቡ መጥላቱ ለሙስሊሙ ኡማ የሚያስከትለው የሚያመጣው መስላሃና ጥቅም ካለ ይሄኛውን ማስቀደሙ ይበልጣል ለምሳሌ አንድ የሆነ ሰው ባለሀብት አለን ነበር ያ ባለሀብት የሆነ ሰውዬ ያን ገንዘቡን እስላማዊ ትምህርትን ለማሰራጨት ለማስፋፋት ገንዘቡን ይጠቀምበታል ያ ሰውዬ ባለመኖሩ ለዚህ ገንዘብ ወይም ለእስላማዊ ትምህርቱ ገንዘብን በየጊዜው ያወጣል ነበር ነፈቀ ያደርጋል ለሚያስተምሩ ሰዎች ይረዳል ኪታቦችን ይገዛል ትምህርት ቤቶችን ደግሞ አስተማሪዎችን ቀጥሮ ያስተምራል خير መንገድ ከፍቷል በገንዘቡ ማለት ነው ይሄ ሰውዬ ይሄን ስራን ካላቆምክ ትገደላለህ ቢባል ነገር ግን የሰውዬ ከዚህ ከዲኑ ከሚያደርገው ኪታብ ከመግዛት ከማስተማር ውጪ ሌሎች የሚሰራው ስራዎች ይኖሩታል በድብቅ ሊሆን ይችላል መስጂድ ማስገንባት ሊሆን ይችላል ምስኪኖችን መርዳት ሊሆን ይችላል ያ ሰውዬ በህይወት በመኖሩ ኢስላም በሆነ መንገድ የሚጠቀምበት ግለሰብ ከሆነ ይሄ ሰውዬ በቀልቡ ያን ነገር እየጠላ በመላሱ እሺ ማለቱ ይመረጣል ይላል በመላሱ ክህደት ቃልን ቢናገርም ልቡ እስካልተናገረ ድረስ ምንም ችግር የለውም ግን አሉ የሚመረጠው ፈአፈል አውላ አይት አወለ የሆነ ሲስተም ፈጥሮ ከመጠየቅ ሊያድነው የሚችልንም አይነት መንገድ ፈልጎ ተግባራዊ ማድረጉ ይመረጣል ويوافق ظاهرا لا باطنا ይሄ ሰውዬ በውስጡ ሳይሆን በላይ ገጽታው በአፉ በመላሱና በእጁ የተስማማ መስሎ ከዛ ችግሩ ማብለጥ ይችላል ይበልጣል። ነገር ግን ሰውየው ትዕግስት ባለማድረጉ ጠንካራ ባለመሆኑ ያንን መከራና ስቃይ መውጣት ባለመቻሉ በእስላም ላይ ችግር የሚያደርስ ከሆነ ይሄ ሰውዬ ትዕግስት ማድረጉ ይጥለታል። وقد يجب الصبر من البات ما عندي غزي تغست بمادرج يانن بلا يانن شجر مشكمنا بسبر موطاتو جد ويم دغمو واجب ليهونبت ميچلال ايه دغمو بالله سبحانه وتعالى لا اندمجادل نو ميقطرو بالله منجر لاي እንደመታገል እንደመጋደል ቢሞት እንኳን በአላህ መንገር ላይ እንደሞቱ ወይም መስዋዕት እንደሆኑ ሰዎች ይቆጠራል ነው። ናም ይሄን ባገራችን ባለው የተባውን ሰዓት መሰል እንችላለን። እንደምሳሌ ባውን ሰዓት ለምሳሌ ኮሚቴዎቻችን ታስረዋል እንበል። እነዚህ ኮሚቴዎቻችን በልባቸው እየጠሉ በመላሳቸው ተናግረው ሞታቸው ከእስር ቤት መሰለን መስለሃ ያለው ከሆነ መስለሃ አለው ትብሉ ከታመነበት ትክክለኛ ዓሊሞች ዑለማዎች ተሰባስበው ተማክረውበት ማለት ነው። አላህ በሰላም ወደ ቤተሰቦቻቸው አላህ ያቀላቅላቸው አላህ ነስሩንም ያፈጥንላችሁንም እና አሸናፊዎች ሆነው አላህ ወደ ቤት ይመልሳቸውና ለምሳሌ እነዚህ ኮሚቴዎቻችን ማለት ነው እስር ላይ ያሉ ድርድር ላይ ያሉት የነሱ መሰለን በቃ አጥፍተናል ብለው መውጣታቸው ለሙስሊሙ উম্মা መስለሃ አለው ተብሎ ቢታመንበት በልባቸው እየጠሉት በመላሃቸው ተናግረው ቢወጡ ችግር የለውም ማለት ነው። መሰለን ነው ብላችሁ መሰለን ግን ዑለማዎች ተሰባስበው ይሄ ነገር ይመለከታቸው ፖለቲካውንም ሊሆን ይችላል የመብት ጥያቄውንም ያቁስ ሰዎች ሊሆን ይችላል በዚህ መድረክ ላይ በዚህ ነገር ላይ ተخصص ያላቸው ሰዎች ዕውቀት ያላቸው ሰዎች ሰብሰብ ብለው አይደለም እነዚህ ኮሚቴዎቻችን ተስማምተናል ይቅርታ ይደረግልን ብለው መውጣታቸው በሙስሊሙ উম্মা ላይ ችግር ያደርሳል። ይሄን ነገር መናገር የለባቸውም። የሚደርስባቸውን ችግር መከራና ስቃይ ትዕግስት አድርገው ማለፍ አለባቸው ብለው ህክም ከሰጡ ደግሞ እነዚህ ኮሚቴዎቻችን ያን ትዕግስት ማድረግ ይኖርባቸዋል ማለት ነው። እዚህ ጋር ባረከላሁ ፊኩም ሐያኩሙላህ እኔ እንደምሳሌ የተናገርኩ ነው ያለው እንጂ ህክም እየሰጠሁኝ አይደለም። ግንጽ ነው በኋላ አስተዛቡ ቁዳማ ኮሚቴዎቻችን ትግስት ማድረግ አለባቸው ቢገደሉም ቢሞቱም ቢታሰሩም ብሎ ተናገሯል ወይ ደግሞ በእንትን ይናገሩ ብሎ ተናገሯል የሚባል ነገር እንዳልሰማ ፈልጌ ነው። ባረከላሁ ፊኩም ይሄ እንደምሳሌ ነው። አላሁ ሱብሃነሁ ወተዓላ ግን ትግስቱን ይስጣቸው። አላሁ ሱብሃነሁ ወተዓላ በጊዜ ከሚወጡ ሰዎችና ሙንተሲሪን ከፍ ብለው አላሁ ሱብሃነሁ ወተዓላ ኢንሻአላህ በጊዜ ፈጣን በሆነ መልኩ ካሉበት በአጠቃላይ ኢንሻአላህ እስር የሚሆን ሰቆቃና ችግር አላህ ያውጣቸው። እነሱን የሚያስቀዩትን በአጠቃላይ አላህ የሥራቸውንና የምንዳቸውን አላህ ይስጣቸው ከአኺራ በስተፊት በዱንያ ሳሉ ማለት ነው። ባረከላሁ ፊኩም ነዓም ለዚህ ነው ረሱል አለይሂ ሰላቱ ወሰላም ቀደም ሲል ነበሩ ሰሃባዎች ለረሱል አለይሂ ሰላቱ ወሰላም ዘንዳ መተው ሸክዋን አቀረቡ። የመካ ሙሽሪኮች ሲያሰቃዩዋቸው የመካ ሙሽሪኮች ሲደበድቧቸው የመካ ሙሽሪኮች ገንዘቦቻቸውን ሲወስዱባቸው የመካ ሙሽሪኮች ቤቶቻቸውን ሲያቃጥሉባቸው የመካ ሙሽሪኮች ይሄ ነው የማይባሉ በርካታ የሆኑ መከራና ስቃይን ሲያቀምሷቸውና ችግሩ ሲበረታባቸው ረሱል አለይሂ ሰላቱ ወሰላም ዘንዳ መተው እሳቸው ዘንዳ ሸክዋቸውን አቀረቡ። ያአላህ መልአክተኛ ሆይ ነገሩ በረታብን አላስቻለንም ተጨነቀን ምን ይሻለናል አላሏቸው ለረሱል አለይሂ ሰላቱ ወሰላም። ታላቁ ነብይ በጊዜው በመላሳችሁ ኩፍርን ተናግራችሁ በልባችሁ ኢማንን ደብቃችሁ ኑሩ አላሏቸው ላ አፈደለምን በጊዜው እነዛ ሰሃባዎች ኩፍርን ተናግረው ኩፍርን ተናግረው ኢማናቸውን ደብቀው ቢኖሩ ኖሮ በእስላም ላይ ሊያስከትለው የሚችለው ችግርና መጥፎ ነገሮች ወይም ሰልብያቶች ኖሮ ስለሚችሉ ነበር። እንግዲያውሳ ተላቁ ነብይ መሐመድ አለይሂ ሰላቱ ወሰለም ትግስት ማድረግ እንዳለባቸው አስረግጠው ነገሯቸው። ከናንተ በስተፊት እኮ የነበሩ ሰዎች በአላህ Subhanahu Wa Ta'ala በማመናቸው ያአላህ አንድነትን ብቻ በመቀበላቸው ከአላህ ውጪ የሚመለክ ማንም የለም ብለው በመናገራቸውና በማወጃቸው ከአላህ Subhanahu Wa Ta'ala በስተቀር ማንንም አናመልክም ብለው ኢማናቸውን ግልጽ ማድረጋቸው ምክንያት በጊዜው የነበሩት የእስላም ጥላቶችና የአላህ Subhanahu Wa Ta'ala ጥላቶች እነሱን እኮ መጋዝ አምጥተው አንዳቸውን ጭንቅላቱን ለሁለት ከፍለው እስከሚቆርጡ ድረስ ትዕግስትን ያደርጉ ነበር ብለው ረሱል አለይሂ ሰላቱ ወሰለም ያስተውሷቸዋል። እነሱ ይህን ያህል መከራ ደርሶባቸው ስቃይ ደርሶባቸው ትዕግስትን ያደርጉ ነበር። እናንተም ትዕግስትን አድርጉ ብለው ረሱል አለይሂ ሰላቱ ወሰለም ሰለዋቱ ረቢ ወሰላሙሁ አለይሂ ለሰሃቦች ያጽናኗቸው ነበር። ኢማናቸው እንዲጎለበት ሰብራቸው እንዲዳብር ይመክሯቸው ነበር። نعم نزل الرسول عليه الصلاه والسلام بجيزيو يهنن امراج يتتكموت ማለት ነው። ሌሎችንም ቁርአኑ ሲተከሱ ነገሮች መግለጽ እንችላለን። اصحاب الاخدود ያጋጠማቸውን ሁላችንም እናቃለን። እነዛን ሰዎች እንዴት አድርገው እንዳስቀያዩአቸው በህይወት ሳሉ እንዴት አድርገው የሰው ልጅ ባጠቃላይ ፈጽሞ በህይወቱ ሊያስበውና ሊሰራው የማይችለውን ከፍተኛ ቅጣት እንዴት እንደቀጣቸው ሁላችንም እናውቃለን። ይሄን ቁርአን ሲጠቅሰው እናንተም የስባችሁ ይችላልና ትዕግስትን አድርጉ። ትዕግስት ማድረግ በእስላም ላይ ይሄንን አይነት ችግሮች መቅመስና ማስተናገድ በአላህ መንገድ ላይ ከመታገል መስዋዕት ከመሆን ምንም እንደማይተናነስ አላህ Subhanahu Wa Ta'ala አስረግጦ የተናገረ ነው። ኢዘን አህባቢ ፊላህ ባጭሩ ይህ ኢክራህ የምንለው ነገር በግድ አስገድዶ ኩፍርን ተናገር የሚባለው ነገር ያለው ህክምና ያለው ተጨባጭ ሁኔታዎች ፍርዶች ብያኔዎች ባጭሩ እነዚህን ይመስላሉ። እንግዲህ የዛሬውን ድርሳችን በአላህ Subhanahu Wa Ta'ala ፍቃድ እዚህ ጋር ነው የምናቆመው። ይመስለኛል ደርሳችንን በጥያቄና መልስ አስረዝመን ዘግይተን ነበር የጀመርነው። ተቅሪበን ጀርሳችን ከጀመርን አሁን ወደ 45 ደቂቃዎች አካባቢ ብቻ ነው ያደረግነው። እኔ ጋር የመግሪብ አዛን እየተባለ ነው። ኢንሻአላህ ደርሱ ባብ አላለቀም። ሌሎች በርካታ ቁም ነገሮችንም አንስተንና ከዚህ ባብ የምንወስዳቸውን የተለያዩ ቁም ነገሮችንም ኢንሻአላህ Subhanahu Wa Ta'ala በማንሳት የምንወያይበት ይሆናል። እዚህ ጋር አንድ መግለጽ የምፈልገው ነገር እኔ ጋር የመግሪብ ሰላት እየቀረበ ነው የመጣው ኢንሻአላህ ወደ ላይ እየቀረበ ነው። ስለዚህ በተቻለን መጠን ደርሳችንን የምንጀምርበትን ሰዓት ቀደም ሲል እንጀምረው ከነበረ ሰዓት ቢያንስ 20 ደቂቃ ቀደም ብለን መጀመር ኢንሻአላህ እንጀምራለን። ከሚቀጥለው ሳምንት ጀምሮ ሁላችንም ባረከላሁ ፊኩም አሁን ደርሳችንን እየሰጠን ካለንበት ሰዓት ማለት ነው አሁን ካለንበት ከ1 ሰዓት ተኩል ቀደም ብለን ነው ኢንሻአላህ ወይም 1 ሰዓት ከ20 ቀደም ብለን ነው ኢንሻአላህ ወይም 1 ሰዓት ተኩል አካባቢ መስለኛል ቀደም ብለን ነው ኢንሻአላህ መጀመር ያለብን ከዛሬ በኋላ ለማለት ፈልጋለሁኝ። ባረከላሁ ፊኩም እኔ ጋር ለ6 ሰዓት 10 ደቂቃ ነው የሚቀሩት በኢትዮጵያ ለ1 ሰዓት 10 ደቂቃ ማለት ነው። ኢንሻአላህ በኢትዮጵያ የ10 ሰላት ከተሰገደ ከ20 ደቂቃዎችና ከ30 ደቂቃዎች በኋላ درساتنا من جمربتن هنيتا ان شاء الله ان مهاتلن الله سبحانه وتعالى كشرك باتكلاي كم ياركاتشو سوتش الله يدرغن الله سبحانه وتعالى السون بنفلقو منجد الله كم يجازو سوتش الله سبحانه وتعالى يدرغن. اللهم صل على محمد في الاولين وصلي عليه في الاخرين وصلي عليه في الملأ الاعلى الى يوم الدين. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم لك الحمد حتى ترضى، ولك الحمد إذا رضيت، ولك الحمد بعد الرضا، ولك الحمد على كل حال. لا إله إلا الله العليم الحليم، لا إله إلا الله رب العرش العظيم، لا إله إلا الله رب السماوات ورب الأرض رب العرش الكريم. اللهم لك الحمد كله، ولك الشكر كله، وإليك يرجع الأمر كله، علانيته وسره، فأنت أهل أن تعبد، وأنت أهل أن تحمد، وأنت على كل شيء قدير. اللهم إنا نسألك التقى والهدى والعفاف والمغفرة. اللهم آت نفوسنا تقواها، وزكها أنت خير من زكاها، أنت وليها مولاها برحمتك يا أرحم الراحمين. اللهم يا مقلب القلوب ثبت قلوبنا على دينك، ويا مصرف القلوب صرف قلوبنا إلى طاعتك. اللهم تقبل منا إنك أنت السميع العليم، وتب علينا يا مولانا إنك أنت التواب الرحيم. اللهم انصر الإسلام والمسلمين، وأذل الشرك والمشركين، أعداءنا أعداءك أعداء الدين، يا قوي يا متين يا ذا الجلال والإكرام. اللهم انصر إخواننا في سوريا، اللهم انصرهم في بورما، اللهم انصرهم في اليمن وفي الصومال وفي السودان وفي أفغانستان وفي فلسطين وفي أثيوبيا وفي كل مكان. اللهم انصر إخواننا في أثيوبيا، اللهم فك أسرانا، اللهم ردهم إلى أهلهم سالمين غانمين منتصرين يا أرحم الراحمين. اللهم عجل بنصرهم، اللهم عجل بنصرهم، اللهم عجل بنصرهم يا أرحم الراحمين. اللهم افتح للذين سألونا أن لا ننساهم بالدعاء، اللهم افتح لهم أمورهم ويسر لهم أمورهم. اللهم إن كانوا مرضى فاشفهم، وإن كان لهم حوائج فاقض عنهم حوائجهم. اللهم إن كانوا مليونين فاقض عنهم ديونهم يا أرحم الراحمين يا ذا الجلال والإكرام. اللهم لا إله إلا أنت سبحانك إنا كنا من الظالمين، لا إله إلا أنت سبحانك إنا كنا من الظالمين، لا إله إلا أنت سبحانك إنا كنا من الظالمين. اللهم إنا نسألك أن تغفر لجميع موتى المسلمين الذين شهدوا لك بالوحدانية وبنبيك بالرسالة وماتوا على ذلك. اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزولهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الخطايا والذنوب كما ينقى الثوب الأبيض من الدنس. اللهم ارحمنا إذا صرنا إلى ما صاروا إليه، اللهم ارحمنا إذا صرنا إلى ما صاروا إليه، إني والتراب وحدنا يا أرحم الراحمين. اللهم يمن كتابنا ويسر حسابنا ونور قبورنا ووسع مدخلنا. اللهم اجعل الجنة هي دارنا وقرارنا، اللهم اجعل الجنة هي دارنا وقرارنا، اللهم اجعل الجنة هي دارنا وقرارنا يا أرحم الراحمين. اللهم اجعل آخر كلامنا من الدنيا كلمة الحق كلمة التوحيد، لا إله إلا الله محمد رسول الله صلى الله عليه وسلم يا أرحم الراحمين يا ذا الجلال والإكرام. اللهم إنك ولي ذلك والقادر عليه يا ربنا يا رحمن يا رحيم يا ذا الجلال والإكرام. اللهم إنا نسألك أن ترزقنا وتوفقنا زيارة بيتك الحرام، اللهم ارزقنا حج بيتك الحرام، اللهم ارزقنا حج بيتك الحرام، اللهم ارزقنا حج بيتك الحرام يا أرحم الراحمين يا ذا الجلال والإكرام. اللهم إنا نسألك، اللهم إنا نستعين بك، اللهم إنا نستعين بك، اللهم إنا نلجأ إليك يا أرحم الراحمين. اللهم عليك بأعدائنا وعداء نبينا محمد صلى الله عليه وسلم وعداء عبادك الصالحين، اللهم عليك بعداء الإسلام والمسلمين يا ذا الجلال والإكرام، يا حنان يا منان. اللهم يا رحمن يا رحيم يا ودود يا ودود يا ذا القوة المتين. اللهم يا عفو يا غفور يا رحمن يا رحيم يا رؤوف، إنا نسألك أن ترزقنا حبك، اللهم ارزقنا حبك، اللهم ارزقنا حبك وحب نبيك محمد صلى الله عليه وسلم، وحب نبيك محمد صلى الله عليه وسلم وحب عبادك الصالحين. اللهم ارزقنا حبك وحب نبيك محمد صلى الله عليه وسلم وحب عبادك الصالحين يا ذا الجلال والإكرام. اللهم صل على محمد في الأولين، وصل عليه في الآخرين، وصلي عليه في الملأ الأعلى إلى يوم الدين. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم صل على محمد في الأولين، وصلي عليه في الآخرين، وصلي عليه في الملأ الأعلى إلى يوم الدين. سبحان ربك رب العزة عما يصفون، وسلام على المرسلين، والحمد لله رب العالمين، وجزاكم الله خيرا على حسن استماعكم، والسلام عليكم ورحمة الله وبركاته.